العالمين والصلاة والسلام على رسول الله صلى الله عليه وسلم. سوستين يولين بريد رسل أهل السنة والجماعة وين مدقمو وسط إياه يهونو بس ليلو سوستين يوم ملكاكت وأهل السنة والجماعة وسط أهل السنة والجماعة بفتهن مكاكلوي ميزانوي بهون أكهد لايناكتو في باب وعيد الله تنامتنا في باب صفات الله تملكتنا عن وفي أفعال الله تملكتنا ولت زاري سوستين وسط في باب وعيد الله فالله ذاك زريا يالا شونا ملكاكت ميزانا ويننا جريلون بتأبك أملكون دين مهيرون ملكتنا وأهل السنة والجماعة أهل السنة والجماعة وسط فتهاويننا ميزانا وينن دقمو دليل بأبك أمرك يهدالو في باب وعيد الله يا الله ذاك بك ملكته الوعيد ذاك وعيد مالت التخويف مع السرارات والتهديد مزات مالت يذاك وطئت لأن بك ملكته بقرآن بحديث يمتو يتلايو ذاك فتنزروان اللهم يذاك بتال مريم عليه الصلاة والسلام بحديثاته يتناظروا ذاك لأن بك ملكته أهل السنة والجماعة يا الله أقوام ميزانوين جليلون مسرت بعد الرجم الكنو الوعيد وعيد مالت التخويف ما اسفرارت والتهديد نجات دون ما اسئنك مالتنا والمراد هنا الزبوتة يتفلقوا وعيد الله مالت هنا النصوص تقصوص يتفلقوا التي النزات تقصوص فيها فالزابة تقصوص توعود ذات يالباته هنا للعصاة لونجلنيوش بالعذاب كفاتي تبك أسوال لنا والنكالي بالعذاب عذاب جهنم قطعتنا والنكالي اللي هم قطعت أيد أبك أشهال بلو يا أصل اللفو يا الله وين من النبي عليه الصلاة والسلام ملكتنا هو عود ذات كانوا لنما للعصاة لو انجل يسمى لكنا يا عاصي فلولا للعصاة غاز غزاة قاضي قبار داع دعاة من الومال للعصاة بالعذاب والنكال قطعت مالكنا عذابهم قطعتنا ونكالهم قطعت أمالنا بذنك هكالي أهل السنة والجماعة يالا شواق وميزانون يتأبك أنه عندي وقوله بمن النابة من مكاكلنا ميجانيوت بين المرجئة عند شاف والوعيدية من القدرية وغيره ثلاثين يوم الجنة بين المرجئة بمرجئة وشنة انه للاك أفناكو والوعيدية بذاكتا تكتايوت بغنوت جروبوت مكاكل بمرجعوتنا بوعيدية مكاكل مالتنا وعيدياتنا ما نسوا من القدرية وغيرهم لمثال قدرياتنا مثل وغيرهم ليلوتن قدرياتنا من نلاشوا معتزلاتنا شو قدرية نبالو معتزلاتنا شو بذات إن وغيرهم ليلوتن خوارجوتن تتأمرانا مالتنا فلذي أهل السنة والجمعة يقولون بهولتو تقاف مكاكل هولتو تقاراني بودنوت ما مرجعنا وعيدياتنا بوعيدياتنا بمرجعوتنا مكاكل نميكين وعيدياتنا ما نسوا وعيدية مالت ذاتكال وانا مسارت هذا الجيهي تسويش مالتنا بروبوت وعيدية مبارتنا ما نكس من القدرية وغيرهم قدريانا ليلوشيني مثل قدرية وشيل معتزلة وشيقبالو وغيرهم شيزمو خوارج وشيقبالو بالنزبه لطو مكاك اللينا دي من الالو مرجع وش نوالا نراسونا الحيان المرجع مرجع يميلو قال نسبة الى الارجاء ارجاء وده ميلو قال يتنسب يتتقانا وهو ارجاء مالت التأخير مع زبية وده على معسكرت مالتنا لا من مرجعة تبالو ثم بذلك مرجعة يملون سيامي أغنيو لأنهم مكنايتهم من نزل جروبوت أخروا الأعمال ملكا من سراء أسكرة وطال عن مسمى الإيمان إيمان كم يبالوس أو تتوطال لنا أخروا ودوها لو تتوطال أو تتوطال قطب التأسي بطن الأعمال ملكا من سراء عن مسمى الإيمان إيمان من الوسيامي أي تأمروا تبالو فلذي النسو إيمان مالت النسو زند من دنو إيمان مالت قول واعتقاد بالثان المرس بلد بمعملنا من ناجرنا عمل من العيدة من ربات المصوص تانية عند أهل السنة والجمعة وسمالتنا هي دباتنا إيمان معنا في النسوكار إيمان إذا قالتوا من تدمر من دلنا قولنا اعتقاد يهو للسوص إثنو من المرس عملنا وقتوا تعال مرجع التبال للجنة إيمان يجب ربو تدلمو عندنا جرامنا عمل إيمان قار ما يتدمر كهونا عمل بممورو إيمان يتأمر بمكرتو إيمان يتأمر مالتنا ስለዚህ ወንጀልም ተጽዕኖይኖርም ማለት ነው። ሶላት አንድ ሰው ቢሰግድም ኢማኑ አይቀንስም ሶላቱን ቢተውም ኢማኑ አይቀንስም ማለት ነው። አመል ከኢማን ገንጥሎ ነው ያየው። ለዚህ ነው ሙርጃ የተባለው። አንደኛ መልካም ስራን ከኢማን ነጥለው ስላዩት ነው። አንድ ሁለተኛ ሙርጃ እየተባለ ስለምንድን ነው? የሰው ልጅ ምን አድርጎታል? ወደ ኋላ አስቀርተውታል፣ በወንጀል እንዲጠመለቅ አድርጓል። ጣጣ የለም ያለ ደግሞ ቢዛልስ በዚህ ሲያኔ ያገኝ አገኙ ለአንነሁ ምነሱ አኸሩል አዕማል ስራን ስላዘገዩት ነው። ሙሰመል ኢማን ኢማን ከሚባለው ሲያኔ ወይንም ድግ አውጥተውታል። ሀይቱ ዛአሙ ብለዋል፣ ተከራክረዋል እነዚህ ሰዎች ሙርጃዎች። ምን አነ ሙርተኪበል ከቢራ ትልቅ ወንጀል የሚሰራ ሰው ትልቅ ወንጀል አነ ሙርተኪበል ከቢራ ትልቅ ወንጀል የሚሰራ ሰው ገይሩ ፋሲቅ ፋሲቅ አይባልም አሉ። ፋሲቅ አይባልም። ሙርጃ አሁን ስናቸው ሙርጃ እንደዚህ ነው አይደል? ባየር ላይ ሙርጃ ግን እኛው ውስጥ ራሱ ሙርጃ እኮ ይኖር ይችላል። ሙርጃ አይባልም እንጂ ሲያየው ወንጀል የሚሰራን ሰው ወይንም ቢድዓ የሚያጨማልልን ሰው ዝም ብለህ በቃ አኩል ነው ከኛ ጋር ብለህ ዝም ብሎ የሚተሻሽ ከሆነ ችግር አለብን፣ ችግር አለ ማለት ነው። ይሄ ጥሩ አይደለም። ይሄ ኢማን ይቀንሳል፣ እንደዚህ ብንሰራ ኢማን ይጨምራል እየተባባለ አምር ቢል ማዕሩፍ ብቻ ሳይሆን ነህይ አኒል ሙንከር የግድ የግድ ሁለቱ ነገሮች የግድ አብሮ መያያዝ አለባቸው። እነዚህ ሙርጃዎች ለጥ ብለው ያስተኙት ህዝቡንም ያስተኙት በዚህ ነው። ምንም ችግር የለም። በቃ ጀነት ተፈጥሯል ለማን መሰለህ? አብሽ ትገባለህ፣ ጣጣ የለም። ሙርጃ ዝም ብሎ ስያሜውን ግሩፕ ተመሰርቶለት የሚንቀሳቀስ ነገር አይደለም። ተግባባን አይደል? ግሩፕ ተመሰርቶለት አይንቀሳቀስም። ይሄ እንደ አህባሽ ማለት ነው። ሙርጃ ራሱ ማግራራት ራሱ ወደ ሙርጃነት ያወርዳል። አንዳንድ ጊዜ ሙርተኪበል ከቢራና እንደ ጥሩ መልካም ስራ የሚሰራና ወንጀል የሚሰራ ሰው ምንም ችግር የለም። ምን ማናቸው? አላህ ያውቃል እባክህ የሚባል አባባል አለ አይደል? እሱ ዋናው ትልቁ ሰው ማን እንደሆነ አላህ ያውቃል። እነዚህ እንደሆነ አላህ ያውቃል። ያም ወንጀል ይሰራ አልሙእሚን አልቀዊይ አለዚ ይፈልግ ልጀማዓ ወሆየ ሶሐሐ ዓቂደታ ይሄ ሰውና ያንኛውን ወንጀል እንዴት አድርገን እኩል የምናደርገው? ሙርጃ ማለት እኮ ይሄ ነው። የግድ ሰዎች መጥተው የሙርጃነት መታወቂያ መያዝ አለባቸው ማለት አይደለም። አነ ሙርተኪበል ከቢራ ትልቅ ወንጀል የሚሰራ ሰው አሉ ገይሩ ፋሲቅ ፋሲቅ አይደለም አመፀኛ አይባልም አሉ። ወቃሉ እንደውም አሉ ላየዱሩ አይጎዳም ማአል ኢማን ከኢማን ጋር ዘንቡን ወንጀል አይጎዳም አሉ። ከማላ ያንፈዑ ማአል ኩፍሪ ከክህደት ጋር እንደማይጠቅም ሁሉ ጠዋ መልካም ስራ አንድ ካፍር እንደፈለገ ሶዲቃ እንደፈለገ ቢሰጥ ምንም ጥቅም እንደሌለው ሁሉ በአኸራ ዓለም ኢማን ያለው ሰው ደግሞ ወንጀል ቢሰራ ምንም ኢማኑ አይጎዳም አሉ። አደገኛ አገላለጽ ነው። አደገኛ ኡማን ወደኋላ የሚያስቀር ከማላያንፈዑ ማአል ኩፍሪ ቃዒዳቸው ናቸው። ከማላያንፈዑ ማአል ኩፍሪ ከክህደት ጋር እንደማይጠቅም ሁሉ ጠዋ መልካም ስራ ከእንደውም እነዚህ ሰዎች ዘንድ አነ ሙርተኪበል ከቢራ ትልቅ ወንጀል የሚሰራ አካል ካሚሉል ኢማን ኢማኑ ሙሉ ነው። ገይሩ ሙዓረድን የተጋለጠ አይደለም። ሊልወዒድ ለዛቻ የተጋለጠ አይደለም ብለው ነው የሚያምኑት። ለዛቻ የተጋለጠ አይደለም። እነዚህ አይት ምን ምንም ብቻ ነው። ትናንትና ኢማን ሁለት ክንፍ አለው ብለዋል ማለት ነብዩም አለይሂ ሰላቱ ወሰለም በሐዲሳቸው ቁርአኑም ሲናገር አላህ ገፉሩ ረሂም ነው ይልና ሸዲዱ ልዒቃብ ይላል። ጎል ሁለቱም በአንድ ላይ ነው የሚሄዱት። ረጃእና ኸውፍ ሁለቱ እኩል ነው መሄድ አለባቸው። ሁለቱ የኢማን የአንድ ሙስሊም ክንፎች ናቸው። አንድ ሰው ረጃእን ብቻ ይዞ የሚሄድ ከሆነ ይሾቃል፣ ይወድቃል። ለዚህ ነው ቢድዓ የማንሰራው የማንደነግጠው። ምን እየሰራሁ ነው ብለን ራሳችን የማናዳምጠው ያለንበት ዓለም ጥሩ ዓለም መስሎን የምንቀጥለው ይሄ ነገር ነው። አንድ ክንፍ ብቻ ነው የሚኖረን፣ በአንድ ክንፍ ደግሞ መብረር አይችልም ነው ያሉት። ኸውፍ መያዝ አለብን፣ መደንገጥ። ይህን ካደረግኩ ጌታ ይጋጥጣለሁ፣ ይህን ካደረግኩ ጥሩ ነገር አገኛለሁ። ሁለቱን ነገራቶች ትኩረት ተከተል ነው የሚሄድ። አንድ ወይንም ደግሞ ምን መሆን የለብንም፣ ሸውራራ አመለካከት ያለ መሆን የለበትም። አንድን አቅጣጫ ብቻ እንመልከት። አከባ እነዚህ ሰዎች የወደቁት በዚህ ነው። አነ ሙርተኪበል ከቢራ ካሚሉል ኢማን ኢማኑ ሙሉ ነው የሚሉት። ካሚሉል ኢማን ገይሩ ሙዓረድን የተጋለጠ አይደለም። ሊልወዒድ ለዛቻ የተጋለጠ አይደለም ይላሉ። ሰውም እነዚህ ሰዎች ተሳሃሉ፣ አግራሩ ፊል ሑክም አለል አፊ ወንጀለኛ ላይ በሚተላለፍ ፍርድ አግራሩ። ወአፍረጡ ድንበር ተላለፉ ፊተሳሁሊ በማግራራ ነጥድናቸው ላይ በቃ ምንም ጣጣ የለም። ሀታ ዛአሙ ተከራከሩ፣ ሞገቱ አነል መዓሲ ወንጀሎች አሉ ላትንቂሱል ኢማን አው ላትንቁሱል ኢማን ኢማንን አታጎድልም አሉ። ስልክት ከዚህ በላይ መተኛት አለን? ሀታ ዛአሙ ተከራከሩ አነል መዓሲ ወንጀሎች አሉ ላተንቁሱል ኢማን ኢማንን አይቀንስም አሉ። ወላ ዩሕከሙ ብይንን ፍርድም አይሰጥም አላ ሙርተኪበል ከቢራ ወንጀል የሚሰራ ሰው ትልቅ ወንጀል የሚሰራ ሰው ቢልፊስቂ ፋሲቅ አመፀኛ አይባልም አሉ። አመፀኛ አይባልም አሉ። ምን ያክል እንዲያስተኙ አስቡ። እነዚህ የወረዱት የሾቁት ናቸው፣ ዝቅጥ ያሉት ናቸው። እነዚህ እዚህኛው ጫፍ ደግሞ ስትመጣ ወዒድ የምትያዩ ደግሞ አሉ። እነዚህ የአላህን ረህማ ብቻ ነው የተመለከቱት፣ ወይንም ደግሞ ረጃ ተስፋ የሚባለውን በር ብቻ ነው የገቡት። የተስፋ በር ብቻ ነው ታያችሁ የወዒዱ በር አልታያችሁ ወአመል ወዒድያ ወዒድያው እንደምን እንመለከት እነዚህ ግልጽ ናቸው ግልጽ ማለት ወአመል ወዒድያ ወዒድያው ደግሞ ባለዛቸው ዛቻን ብቻ የሚመለከቱ ሰዎች ደግሞ فهم الناس الذين እነዚያ ናቸው قالوا يالو بإنفاذ الوعيد على العاصي بإنفاذ الوعيد ዛቻው ይጸድቃል አሉ على العاصي በወንጀለኛ ላይ ዛቻው መጽደቁ አይቀሬ ነው አሉ ዛቻው መጽደቁ አይቀሬ ዝሙት የሰራ ጀሃነም መውረዱ አይቀሬ ነው አይቀርም ወሸደዱ አጠበቁ ኢዛሊክ በዝዙር ያለ ሐታጣሉ እስከ ማለት ደረሱ ምን እነ ሙርተኪበል ከቢራ ትልቅ ወንጀል የሚሰራሉ እነዚህ ደግሞ በተቃራኒ ኢዛ ማተ ከሞተ ወለሚቱ ተውበት ሳያደርግ ከሞተ فهو مخلد في النار جهنم زنت عالمي قيلا وحكموا فردوا بخروجه بموتات من الايمان في الدنيا اجي دنيا وستراسو كايمان وطال النار دنيا وستراسو كايمان وطال حتى يحكمون عليه بالكفر عندهم من يلالي ينجر قوش من يلالي من زنا مرة واحدة في حياتي بإذن وعندي بزيز موت يفرسوا كمن عبده صنما ألف سنة አጣውተን አንዲ ሸአመት እንደመለከተው አብሩ ጀሃነም ይዞትራል ያለ የነዚህ ደግሞ በቃ አለቀበ ተፋን የሚያስቆርጡ እነዚህ የኸውፉን ዓለም ብቻ ነው ያዩ የኸውፉን ዓለም ብቻ ነው ያዩ አጋባነን እነዚህ ሁለት አይነት ናቸው ወዒድያዎች የሚባሉ ማና ማናቸው ቀደርያዎችና ኸዋሪጆች ናቸው ስሙ ቀደርያዎችና ኸዋሪጆች እንተን እኔ ሙዕተዚላና ኸዋሪጅ ሙዕተዚላዎች ምን ይላሉ አንድ ወንጀል የሚሰራ ሰው አለ ልክ እንደ አህሉ ሱና ነው አቋማቸው አህሉ ሱነቲ ወል ጀማዓዎች ኢማን ማለት የምን የምን ድምር ውጤት ነው ኢማን ማለት ቀውል ንግግር ድርጊት የልብ እቅድ የሶስቱ ድምር ውጤት ነው የሚሉት አይደል አህሉ ሱና ቀደርያው እንተን ሙዕተዚላው ምንድነው የሚለው ኢማን ማለት ይላል ንግግር እቅድ عمل لكن ده اهل السنه ولكن يلالو دي لاينو بلشتاك ولكن الايمان لا ينقص بالطاعه ولا الايمان لا يزيد بالطاعه ولا ينقص بالمعصيه بونجل هيقنسن بطاعه دمو هيقمر يلالو جن يثوت جمر قيت اللي هو نتقبلالين يلالو انما انما متزلانا خوارج ወንጀል የሚሰራን ሰው ምናሉ ወንጀል የሚሰራ ሰው ኸዋሪጆች እዚህ ምድር ላይ ካፊር ነው ብለዋል እዛም ጀሃነም ይወጥራል ያሉ እነማ ኸዋሪጆች ካፊር እንለዋለን ያሉ ታለባይ ዝሙት የሰራ ሰው ካፊር ነው ሳይቶበት ከሞተ እዛም ጀሃነም ዝንታለም ይቆያል ሙተዚላዎች ደግሞ አአ ካፊር አይጣል ካፊር አይጣል ወላኪን ከሞተ ዝሙት ሰርቶ ከሞተ ተውበት ሳያደርግ ከሞተ ጀሃነም ውስጥ ይዘወትራል ስለዚህ ሁለቱም ይገናኛሉ በምን ጀሃነም ውስጥ ይዘወትራል በማለት ይገናኛሉ በስያሜ ደረጃ ግን አልተስማሙም ምን ያለፈው አቋም واما الوعيديه فهم الذين قالوا لانفاذ الوعيد ذاك ويصدق قال الرجاجتال على العاصي بونجلني عليه وسجدوا نذرون اطبقوا كذلك بذذري عليه اطبقوا حتى قالوا استمع لدرسوا ان مرتكب الكبيره تلك انجله يسراسو اذا مات كموت ولم يتوب توبه صادرك كموت فهو مخلد في النار جهنم يوتر الله وحكموا بخروجه فموتعته فردوبت من الايمان كايمان موصلالو في الدنيا دنيا عليه ሙዕተዚላዎች ምን ነበር የሚሉት አንድ ዝሙት የሚሰራ ወይንም የሚሰርቅ የማይጣለ የሚገድል የሚጠፈጥስ ነው ይዘር ምንድነው አሉ ስሙ ጀሃነም ዘውታሪ ነው እዚህስ ማን ነው የሚባለው ከበደ ካፊር ሙስሊም ካፊር አንለው ምንድነው እንለዋለን ያሉት እዛ አሊ ሁሴን ምንድነው የሚባለው ሙዕተዚላዎች መንዚሉን መንዚለቱን ምንድን ነው መንዚለቱን በእና መንዚለቱን ምን ማለት ነው መንዚለቱን በእና መንዚለቱን ካፊርም አይደለም ሙእሚንም አይደለም አየር ላይ ነው የሚያስቀርፈው እሺ ምቆስ ነው ኢንሻአላህ ወአህሉ ሱና ወልጀማዓ እንመለከታቸው አማካይ ላይ ያሉት ሲያስታርቁ አስተው ሁለቱን ለማስታረቅ አይደለም ሁለት ጋር ሲባክሉ የሌሉ ነው እሺ በሌላቱ አከሄዳቸው እርቅን ያዘ ነው እንጂ ያጋጣሚ አይ እናንተ እንደናንተም ከሆነ አደጋ አይደል ነው እንደናንተም ከሆነ ምንድነው ስለዚህም ብናደርገው ለፖለቲካ ሲስተም ሸፍ ማድረጋችን እንደይወለ አይደል وأهل السنة والجماعة أهل السنة والجماعات توسطوا مكاكلوا مسمر يازو بين الطرفين فهلت تطورت مكاكل معك هيداته دليلوا كالزامن يوستالوا كالزامن يوستالوا هلت طبن بهلت حين نمنين دينون بهلت سكن فيون جميع السرد فان بكن فاسكرد فقالوا انجهال إن مرتكب الكبيرة تلك وانجل فتك أمن سوالو آثم وانجل إنيانو ومعرض يتقلتنا للوعيد لذاك يتقلتنا وناقص الإيمان إيمان منك النصال ويهكم عليه يفرج بثال بالفسق فأمس أن يفرج بثال إن أنت من دم الثلث أيها المرجئة أيتها المرجئة إن أنت مرجئة إن أنت من دم الثلث وانجل إني عجلم عيبال لذا يبال من أنت من دم الثلث إن أنت من دم الثلث مؤتزلات جانني ذوكرا لا يبال عاثم وانجلينا ومعرض يتقالت أنا للوعيد لذلك تتقالت الزموث المفرى وين مدقلو إما أكبر بر كتلا يخال الله تنجلوش المفرى وناقص الإيمان إيمانهم قدلون ويحكم عليه فرد البتال بالفسق عمس إيمانه وفضل فرد البتال لا كما تقول مرجعة مرجعة مرجعة النبابة قربوة لما لتمار لهم إنه يهسو إهو انجلي صرفه كامل الإيمان إيمانه مولون ويلالو النفس مجمل تعدل وغير معرض يتقالت عدل بلوان للوعي لذا سيتقلت هذا اللهم بلوان إن السم إن أنت اللهم سيطة هذا اللهم لا تولد ولكنه نقرد لا يخرج من الإيمان كإيمان جن أيوتا كإيمان جن أيوتا مسوية كإيمان مولو بمولو أيوتا ولكنه لا يخرج من الإيمان كإيمان أيوتا ولا يخلد في النار أو لا يخلد في النار لا يخلد أيزو السرم لا يخلد أيزو السرم أو لا يخلد في النار إن دخلها إن دو كجبة كجبة كجبا جهنم مستعد دوتر جهنم مستعد دوتر ان انت انما نندمثلت انما مسا معتزله وينم خوارجوت اندملت جهنم مستعد دوتر مرجعوت اندملت من ايهون محمد من ايهون مرجعوت اندملت من ايهون ولا يخلد في النار اساط السعيد دوتر من دخلها تجبر فهو يهتو تحت مشيئة الله بالله فكاد سرنا بالله فكاد سرنا ممن الفاسق المظالم بالله فكاد سرنا ان الله لا يغفر اي يشرك به ويغفر ما دون ذلك لمن يشاء سلزل تحت مشيئة ان شاء الله كفكد عفى عنه يكري الوال وإن شاء فلقى لكم عذبه يكتوان بقدر معصيته قنجلوا مكان يكتوان فلذي كان نزام لا من هؤلاء ولا من هؤلاء كان نزيهم مادلون كان نزيهم مادلون إن أنت مرجعوش فتهم مؤمن عبد الجاكس نبر كامل الإيمان لا إن أنت مؤتزلوش فتهم جهنم يزوتر على نبر على كتب لا بإن أنت مادلون فلذي من يبالك يبقى قلب له من سرات ما هذا قام يا كفرة بقرآن النا بحديث نسوه هنا من رجع يلون بحلال النتو وين بحرام النتو نسوه هنا يما شما من رجع يلون نجر ما درج يتشال الخال حرام يكفر زنا يتشال الخال يكفر متى زيرا متى صات يتشال الخال يكفر دايرك شو تار بايت أتم منكوا زمطم بايت راو منكوا يتشال الخال يكفر هذا بنر صلاة النبي صلى الله عليه وسلم أعلم استهلال النبي مسرة كل ليلة يسرى سؤال عند مؤمن تساسو خولجي شهوة يساسو لساسو لما يساسو كلم يخولجي ليس ساسو البكاء يساسو الدنجس دموت يسرى يسو إيمان والأولة صلى الله عليه وسلم إيمان ودينك النساء شهوة كادر لدى الزوم الدرجة في المنسى نعم حديث الله هنا سنة عندي سو زموت لم يسرات بساعات إيمان وعجير لا ينمي هنا أوس إيمان إلا من يملك عندما مكو خلفون الصالح عندي بتعمل يحفر رجل مجرد يعصل بذلك أثبت السليموت هارد السنون من يملك بتعمل هذا قال بذلك أثبت السليموت مكان يتم إيمان وعوس إيان له هاي سارة يهي مالة فتصم إيمان وحيدو على مالة سايهون إلا له لما مهني أن لبتهم صحيحه فكذا لمن بقرآن نبا حديث ليلو تتكسو تنسل من ملكة إيمان ملوبة ملوبة قال وإنم دمو كافر هنون زموت المسارو زموتو كترسبو على إيمان يجب على ملكة عرب يا مالك من دينه كامل الإيمان هو وارد لم يسره بشهوات الشنفوات إيمانه كنفوات إيمانه ملوه هو وارد لم يسره مالك من دينه سبت إيمانه على مالك هذا لم يلد على مالك كليلو شو انتنوسيار نوسوسيار لما أقدام المالك لا كما تقول المرجع عندما يقول إنه كامل الإيمان إيمان ملوى إبالم وغير معرض يتجلى أجل لما يلوم للوعد نزاكة ولكنه نزرق لا يخرج من الإيمان كإيمان في السماء ولا يخلد في النار جهنم لا يزوتر من دخلها كذبا فوتا كما شاء الله إن شاء عفى عنه فتذكر الله مروان وإن شاء عذبه كذلك جميك أطوال بقدر معشية دون جهنم ثم يخرج من النار ثم يخرج أو يخرج من النار كأساس وطر ويدخل الجنة جنة جبال مجر الرشالة جنة يجبل من كرش على يسر. فلذي من عدد الرقم على اسمه. توسطنا الشارج. توسطنا الشارج. جهنم يونجلوا لأكل الله كفلقا لك توسلا. إن أنت مرجعوا تندم التنوت فتقني جنة واستقلوا. معرض يتجلتنا. وين مدقوا إن أنت مرجع أن أنت إن أنت معتزلوا خارجوا جهنم سيزوت سرى لندم التنوت ما رجل. ينسكت مالا. لا كما تقول الوعدية. بعد ذلك يوشن دميلة مارلة لم يخرجه يوت على بلوان من الإيمان كإيمان يوت على بلوان وتخلي به سنان جهنم إذوت ترى ليزوت ترى لبلوان إن سن دميلة مارلة فالمرجعات مرجعات أخذوا يازوا واستدوا بمنسو في الوعد ترون يا الله قال كده وعدنا وعيد الله يعني. وعد مالك ترو يا الله كترون جنة الله اللي زهين الجنة الله لزهنة حول الإعلان إيانا يميلو وعدنا مبار واجهنم الله والظالة جحيم الله سعر الله إيانا مما قروا دمه وعيد البلد فنزيه لسه فقارانين هون فالمرجعة مرجع أخذوا يازوا واستدوا بنسو في الوعد وعدنا يازوا تروني الله قطروا يازوا لذين رحمة سفاد القوة ملكته وانجلا لفلقوا يقال الله والوعدية وعدية وتدبلو وعدية وتدبلو أخذوا يازو بنصوص الوعيد يوعد تقصنا يازو يوعد يذاك ذاك ثم بس وعدية ذاك ذاك ثم يزو مرجع وتدبلو تروت أرون على كدان يازو وأهل السنة والجماعة أهل السنة والجماعة قل جمعوا بينهما بمكاك الليل شر سبونا يازو ثلاثنا ثلاثنا ثلاثنا نعم من حرام تسرى ها سميزو ترى المعنى ما رجل سميزو ترى المعنى فارم وعد الرجل جدي مؤمن فاسق سميزو ترى بس المعنى فارم أنا سنت على سنت محرمات تسرى مؤمن فاسق ميبال من دي يلا አሁን ደግሞ ምን እንዳለታቀለ ያንዲ ሰው ባህሪ ተደርጎ አይተጠም ይሄ ህክም ነው የሚሰጠው እዚህ ላይ ህክም ነው እንጂ የሚሰጠው ያ እንተና ጀማል የሚባለው ጀማል እሱ ሙእሚን ፋሲክ ነው አላህ አንዲ ሰው ላይ የሆነ ሲያሜ ተደርጎ አጅክት መግለጫ ተደርጎ አደባባይ ላይ የሚነገርበት አይደለም አይባልም እንደዚህ አይባልም ህክም ስትቀሩ ህክሙ ያ ሊመለከት ይችላል እያንዳንዱ ሰው ይሄንን ወዕድና ይሄን ወዕድ የሚሰማተው ራሱን እንዳስተካከለ ሙእሚን ፋሲክ ነው አደጋ ውስጥ ነው ሀርድ ውስጥ ነው የሚባለው ነገር እንጃ ለበለዚያ አንድ ሰው ይከታል አይከታም ብለን መውሰን እኮ አንችልም አንድ ሰው ኢቭን ሁለት ሰው ይዝሙ ቢሰሩ አንዱ ጀነት ገብቶ ምንም ሳይጠየቅ በተመሳሳይ ስሜ ከተመሳሳይ ሰው ጋር ዝሙ ሰርተው አንዱ ሊቀጣ አንዱ ላይቀጣ ይችላል አናውቅም ላይ ለአንድ ሰው መጠሪያ አናደርገው ሲያኒ አፋሙን ነፍቁን ምቀሩ እንትን ስንቀራል ነበር እንደ አቂዳ ላይ ራሱ ምን ነበር ይቀራነው መቃብር የሚዞር ሽርክ ነው ሙሽሪክ ነው ያልነው አይደል ምንቀራው በኪታቡ ላይ ሙሽሪክ የሚባል ስያሜ ተሰጥቷል ያ ከማል የሚባለው ጀማል የሚባለው ሰውዬ ሙሽሪክ ነው ብለህ ግን መጥቀስ አይቻልም ለሰውዬው ለአንድ ሰው መዝህ አይሰጥም አፋሙን ነው ባየር ላይ የምታደርግ እዚህ ውስጥ ያለ ሰው ሀርድስ ነው እዚህ ውስጥ ይገባ ነው ወይ ይሄው ላታሪ አታውቅ ዲዛይነር ይጃሊ ደርሰን ይችላል አይደርሰን ይችላል የሆነ ነገር ሊኖር ይችላል ተውበት አድርጎ ሊሆን ይችላል አይሆን ይችላል ራቢአን አራተኛ ወአህሉ ሱነቲ ወልጀማዓ አህሉ ሱነቲ ወልጀማዓት ወሰጥ መካከለ ላይ ናቸው በምን ዙሪያ ፊባዲ አስማኢ الايمان والدين በሃይማኖትና በኢማን ሲያሚ ዙሪያ ላይ በኢማን ሲያሚ ዙሪያ ላይ አሁን ይቀራሉ ነው ፊባዲ አስማኢ الايمان በኢማን ሲያሚና والدين በሃይማኖት ሲያሚ ዙሪያ መካከለ ላይ ነው ያለው ሃይማኖት ጋር በተያያዘ ሲያኝ ለሰዎች ይስጥ ማለት ነው ለሰዎች ይስጥ አይልፈክም ብይን በመስጠት አለል ኢንሳን ባንድ ሰው ላይ ብይን በመስጠት ቢል ኩፍሪ በክህደት አውል እስላም ወይ በእስልምና አውል ፊስክ ወይ በአመጽኛነት ፍርድ ሲሰጡና የሆነ መልእክት ሲያስተላልፉ ሲያኔ ሲያወጡ አማካኝ ናቸው እሱም ምን መሰላችሁ ኸዋሪጆች ዝሙት የሰራ ምንድነው አሉ ካፊር ነው አሉ ሙርጃዎች ደግሞ ዝሙት የሰራ ሙእሚን ነው አሉ ሲያኔ ይባላል ይሄ አስማ አልኢማን ወቲ የሃይማኖትና የኢማን ሲያኔ አስተጣጥ ላይ ሲያኔ አስተጣጥ ላይ አንሱና መካከል ላይ ነው ያለው እንቅረብ አይል ህክሚ ፈድስተቱ አለ الانسان በሰው ልጅ ላይ በልኩፍሪ በከህደት አውል እስላም ወይስሊም ነው ሙስሊም አይደለም በማለት አውል ፍስ ወይሄ ሰው ያምጣላ ለማጠን በማለት ወፊ ጀዛኢል ዑቃት ወንጀለኞች ደግሞ ይከፍያ ይገባቸዋል በማለት ፍዱንያ በዱንያም ላይ ሆነ ወልአኺራ በዛኛው ዓለም የአይነት ክፍያ ይገባቸዋል ብለው ሲያኔ ሲያወጡ አህሉ ሱነት ወልጀማአ መካከል ላይ ነው ያሉት በእነማንና በእነማን መካከል ላይ ነው ያሉት አራት ግሩፖችን ይነግራቸዋል ሁለቱ አንድ ጎራ ሁለቱ ሌላ ጎራ ናቸው አህሉ ሱነት ወልጀማአዎች መካከል ላይ ናቸው ከኋላ ይቀራ ነው ሲያኔ በማውጣት ቀብር የሚያመልከተው ሙሽሪክ ነው የሚሆነው ሙሽሪክ ነው ቀብር የሚያመልከተው ምንድነው ሙሽሪክ ነው ግን ሽርኩ ይላያል ሁጃ የደረሰውና ያልደረሰው መሆን አለበት እንዴ አህባሽ ሁሉ እኮ ተመሳሳይ ሁክም እኮ የለውም አብደላህ አልሐሪና እንደዚህ ምስኪን እንትን ተማሪ አህባሽ ሁሉ እንላለን እንዴ ላነኩት ዝም ብሎ እስተካቤ ተቡትታል ምንም ታያቀው ይሄ ሰውዬ እዚህ አህባሽነት ተኮቶ አህባሽ ጋር እኩል አድርጎ ሰው ማታስተላልፍበት ተባባናል እዚህ ሽርክያቱም ውስጥ መቃብር እያመለኩ የወንጀል ድግሪያቸው ይላያል እውቀት ያለው ዳዕዋ የደረሰው አለ ሁሉ ነገር ደርሶ ሆን ብሎ ያጠፋለው እሱ ከኋላውም ላስተግድ ይችላል አንዳንድ ግን ዝም ብሎ በቃ መስሎት ጃይል ማይሙስ የሰቡቻችን አሉ አይደል ማይለቁ እንትን ይሉ ጃይሎች ናቸው ምንም አላውቁ ሁጃው ካልደረሰው በያን ካልደረሰው አንድ ሰው ሙሽሪክ ነው ተብሎ የራሱ የሆነ ሰውየው መዞ ውሳኔ መስጠት በጣም አደጋ ነው والله ተክሪ ያውስ ይፈታል አደጋ ነው በጣም ለተአይን ማለት ነው ታጓባ አያው ወቀማ ኡስታድሽ የቃልቴቱማ እነሱ መጀመሪያ ባያን መድረስ አለበት ቃል ሼክ ምናምን ነገር ይሆን ይችላል አይደለም ተልልቆቹ እነሱ ጋር አሁን አዛኛው እኮ ከቃልቴቱ ውስጥ አንተ ባያን መድረስ አለበት ለነሱ አንድ ኪታብ ብቻ ፍቅይልት ያደርሳቸው ይሆናል አያውቁ ብዙዎቹ እኮ ያገራችን ታላላ ኡስታዞቻችን እኮ እንደዛ ተካታች አሉ ኡስታዞቻችን ብዙዎቹ ፍቅህ ነው የቀሩ አያውቁም ብዛት ሐዲስ ላይ ትኩረት የላቸው ስለዚህ በአካባቢም ተጨናንቀው በሆነ ነገር ተያይዘው አንዳንድ ሰው የሆነ ይሉታ የሚይዘዋል በዲኑ ላይ በቃ ይሄን ነገር ካደረኩ ከሌ ምን ይለኛል እንደዚህ ካደረኩ ቁጥዋ ምን ትለኛለች በጓደኛዋ ተይዛ በምን ተይዛ ስልብ ብላ በግሁና በግ ተቀድም ብላ የምትከተል እንደዛ አይነት አለ የተበላሽዋሉ በዚህ እነዚህን ሰዎች ወዕዱ ደርሷቸዋል አልደረሳቸውም ካረጋገጥክ ወዕዱ እንትኑ ሁጃው ከደረሳቸው በኋላ ነው ፈክም ተጣጥራለፈው ሁጃ ከደረሳቸው በያኑ ከደረሳቸው በኋላ በያን ከመድረሱ በፊት ግን ከታለው ያሉ ቃልቶቹ ስራሱ የትም ቦታ ላይ አዲስ አበባም ሂድ የትም ሂድ ከኋላቸው ሶላት የማይሰገዱ ሰዎች አሉ። ከኋላቸው ደግሞ አብረው የነሱን አይነት እየሰሩ ከኋላቸው የሚከተሏቸው አሉ። ለምን ይሄንኛው ሁጃ ደርሶታል ያንኛው ግን ሁጃ አልደረሰው። ዑለማዎች አንዱ ላይ ፈትዋ ይሰጣሉ እሱ ላይ አይቆ ሁጃ አልደረሰውም ይላሉ። ይሄ አይነት አለ ክፍት። እኛም ውስጥ ድግሪያችን ይለያያል። ተጋባናል ራቢአን ወአህሉ ሱነቲ ወልጀማዓ አህሉ ሱነቲ ወልጀማዓ ሲባሪ አስማኢል ኢማን ወዲን የሃይማኖትና የእንትን ስያኔ በሚሰጡ ጊዜ ኢማን ስያኔ አይል ህክም ፍርድ አለ الانسان በሰው ልጅ ላይ በልኩፍር በከደት አው ለእስላም ወይ በእስላም አው ለፍስክ ወይ በፍስክ ስያኔ ሲሰጡ ወፊ ጀዛኢል አልዑሳ የወንጀለኞችም ክፍያ ፍርድ ሲያስተላልፉ ፍዱና አልአኺራ በዛኛውም በዚህኛውም ዓለም بين الحروريه والمعتزله وبين المرجئه والجهميه አራቱ ቡድኖች ናቸው ሐሩርጂ የሚባሉት ኸዋሪጆች ናቸው በእነ ሐሩርጂት ወልሙዕተዚላ በሐሩርጂያና በሙዕተዚላዎች መካከ በእነዚህ በሁለቱ እና ወበይነ አልሙርጃአቲ ወልጀህሚያ በጀህሚያና በሙርጃአት መካከለም ይገኛል ሙርጃአና ጀህሚያዎች ካሚሉል ኢማን ነው ያለው በቃ ሙእሚን ነው ዝሙት የሚሰራው ሙእሚን አቡበክር ሙእሚን ጅብሪል ሙእሚን መሐመድ ሙእሚን በቃ እኩል ነው ሰዋዲ ሰዋ ከልሚሽጥ ነው ያሉት እንደም ልክ እንደማበጠረ ተመሳሳይ ነው ሰው ልጅ ማለት ነው በቃ ኢማን ይላል አይመን አይቀንስም አይቀመርም ይሄን ያሉት እነማ ሙርጃዎችና ጀህሚያ አንድ ጎራ ላይ ናቸው እዚህኛው ስትመጡ ደግሞ በይነ الحሩርየት ወሙዕተዚላ ሙዕተዚላና ሐሩርየዎች ደግሞ ተመሳሳይ አቋም ነው ያላቸው ጀሃነም ውስጥ ይዘወትራል ብለዋል ሲጀዛኤል ዑሳ ከሲያሜ ላይ ስትመጡ ግን ትንሽ ይለያያሉ ኸዋሪጆች ሐሩርየዎች ካፊር ነው ብለዋል ዝሙት የሰራ ሙዕተዚላዎች ደግሞ መንዚለትን በይነ መንዚለተይን ብለዋል ግን በሁክም ይገናኛሉ ምን በማድረግ ጀሃነም ውስጥ ይዘወትራል በሚለው ተገናኝተዋል ከልኩፍር ማለት ነው ስለዚህ የለፍ የቃላት ጫወታ እንጂ ተመሳሳይ ሁክም ነው ያላቸው አንድ ሰው እዚ ካፊር ባይባልም ጀሃነም መዘውተሩ ካልቀረ ያሩብያና ሙዕተዚላ አቋም ተመሳሳይ ነው ማለት ነው ስለዚህ አህሉ ሱነት ወልጀማዓት በአራቱ ግሩፖች መካከል ነው የሚገኙ ሁለቱ አንድ አቋም ያላቸው ሁለቱ ሌላ አቋም ያላቸው ገብቷችኋል አራት የተለያየ አቋም ማለት አይደለም በአራቱ መካከል ስትባሉ አራቱ መካከል አይደለም የሚገቡ ሁለቱ አንድ አይነት አመለካከት ሁለቱ አንድ አይነት አመለካከት ያላቸው ሐሩብያና ሙዕተዚላዎች ምንድነው አቋማቸው ዝሙት የሰራ ጀሃነም ይዘወትራል ወይም ሙእሚን አይደለም በሚል ይገናኛሉ በቃ በስያሜ ሙርጃአና ጀህሚያዎች ደግሞ ችግር የለም ብለዋል አልሐሩርያ ሐሩርያዎች አህሉ ሱነቲ ወልጀማዓት ምንድነው የሚሉት አንድ ዝሙት የሚሰራ ሙእሚን ምንድነው ናሉ ሙእሚኑን ካፊር ሙእሚን የሚለውን ሙጥለቀል እስማ አንሰጠው ፍጹም ይሆነ ጥሩ ያማረች ስያሜ ሙእሚን የሚለውን አንሰጠው ሙእሚኑን ካፊር እናንተ እንደምትሉት ካፊር አይደለም ሐሩርያዎችና ሙዕተዚላዎች እንደናንተም ጀሃነም ይዘወትራል አይባልም ምንድነው ሙእሚኑን እንልናን እናንተ ለምትሉ ደግሞ ካሚል ሙእሚን አይደለም ፋሲቅ የሚለውን እንሰጣለን ይላሉ ሁም እነዚህ አልኸዋሪጅ አልሐሩርያ ሐሩርያ ማለት ሁም አልኸዋሪጅ ኸዋሪጆች ናቸው ሁሙ ቢዛሊክ በዚህ ተሰየሙ ሐሩርያ በሚለው ንስበቱን ኢላ ሐሩርያ ኢላ ሐሩራ ሐሩራ የምትባለው አካባቢ ስለተሰሩ ነው ንስበቱን ኢላ ሐሩርያ ወደ ሐሩርያ ነው ስያሜውን ያገኙት ቀሪየቱን ቢልዒራቅ ኢራቅ ውስጥ የምትገኝ አነስተኛ ከተማ ናት اجتمعوا فيها اجتا اگر ላይ ስለተከማቹ ነበር هنا خرجوا بوጡ ባመጹ ግዜ على علي رضي الله عنه قال الى امصوا بوጡ ግዜ ዋና መናገሻ ቦታ አድርገ ያዟት ይችን ሐሩራ የምትባለዋን ከተማ ነበር ለዚህ ነው ሐሩርያ ተባለ عائشة من بلاط لي معاذ انت حرورية صلاه አንድ ሴት የወራባ ስትሆን ወይንም ደግሞ ሀይድ በመታይ ሰዓት ያሳለፈችውን ጾም ቀዷ ታወጣለች ሶላቱን ለምንድነው ቀዷ ማታወጣ عائشة ብላ ጠየቀቻት عائشة አይሻ ቀጥታ ጠየቀቻት ምንድነው አንቺ ሐሩርያ ሐሩርያ ነሽ እንዴ አለቻት ለሱ ሐሩርያ ያኔ ሐሩርያ ሳይሆን انما اريد العلم اني اوقف فلجين عليه የነሱ ጥያቄ ነው ለምን በሐይድ ሆኖ ሶላትን ይተገዳል ጾምን ይጾማል በል والمعتزله المعتزله من قالت هم اتباع واسل بن عطاء واسل بن عطاء ተከታዮች ናቸው እንደዚህ ደግሞ الذي واسل بن عطاء ማለት اعتزل አፈንግጦ ወጣ ነው مجلس الحسن البصري يا حسن البصري المجلس وينም ጥፋቸውን የዕልም ቦታ እሱ ወጣ ሰው ነው አፈንግጦ ወጣ ወንሐዘ إليه ወደሱ ተጠቅለው የተደመሩ ሰዎች አሉ اتباع የሱ ተከታዮቹ ወንሐዘ إليه ወደሱ ተጨመረው ተደምረዋል ማለት ነው ከሱ ጋር አብረው አፈንግጦ ወጥተዋል اتباع ተከታዮቹ بسبب خلاف بتفطر دقت ليونت وقع بتكثته بينهما بمعنى بمعنى متكثل بواسل بن عطاء ان بمعنى متكثل بحسن البصري متكثل ليونت تفطروا نبه معتزله معناته هم معتزله معناته افندقت معناته معتزله معناته افندقت معناته اعتزله معناته افندقت معناته معتزله معناته هم اتباع تكثوت ناس معتزله يبالوا واسل بن عطاء واسل بن عطاء تكثوت ناس الذي هي واسل بن عطاء معناته اعتزل افندقت وطا له من مجلس الحسن البصري يا حسن البصري جن مجلس مجلس معناته من دنيا ايه مجلس يا علم ابو طالب وان حاذ الي وجدت تتقلوا وضو اتبعوا تكتلوتين انتم تكتلوا وضو ايش عينك املكاتك يالناتو بسبب خلاف افهمت وضو ومندنه بسبب خلاف بتكتت ليونت نو وقع بتكتت بسبب خلاف ليونت مكنا وقع بتكتت بينهما بواسل من اطراحنا بحسن بسري مكاكل بمن ذي يعبر حكمه اي ليونت في حكم مرتكب الكبيره تلق انجيل يسراسو من المسلمين كمسلمين تلق انجيل يسراسو ከሙስሊሞች ትልቁ ወንጀል በሚሰራው ዙሪያ ላይ የሚሰጠን ህግ በተመለከተ ነው ልዩነት የተፈጠረ ፈቃለ አልሐሰን ሐሰን አልበስሪ እንዳለ رحمه الله الله يذللاتهنا عواصل هذا عند سلاواسل እንዳለ انه يواصل السؤال حسن البصري قد اعتزلنا እኛንኮ እንዲ ብሎ ጥቶኮ ወጣ አለ ይችን ቃል የተናገረ ሐሰን አልበስሪ واصل ابن عطاء اعتزل عفوا ግጦ ከኛ መዝል ከኛ ቀናት መድረክ ኮለቆ ወጣ ከዛም በኋላ ፈሱሙ ሙዕተዚላ የሱ አጃቢ ሁሉ ምን ተባለ ሙዕተዚላ ተባለ ሙርተቲ በልከቢራ እሱ ምንድነው የሚለው ምን ይመስላችኋል ምን ምን ይመስላችኋል ሙዕተዚላ ነው ምን ይላል ማለት ነው ሙርተቲ በልከቢራ ምን المسلمين ها منزلهን ጀሃነም ውስጥ ምን ይሆናል ይዘወትራል ነው የሚለው እሳቸው ደግሞ ምንድነው የሚሉት አአ ማዕረድ ለልዋዕ ለዛቸው የተጋለጠ ነው ተውበት ካደረገ አላህ ይምረዋል እዛም ራሱ ይሉ አላህ ከፈለገ ይቀጣዋል ከፈለገ ደግሞ ይምረዋል እንጂ ጀሃነም ይዘወትራል አስበል ሲሉት በዚህ ፍቅም የተነሳ ተጨቃጨቁ ሲጨቃጨቁ ለቆጣ መጅሊስ እሱን የመሰሉ ሰዎች የሱ አመለካከት ያዛቸው ለቀወጡ እንትና ሐሰን ወልደሰር ይመናሉ ረሂመሁላህ አላህ ይዘንላቸውና ረሂመሁ ነው መስሎኝ ረሂመሁላህ አላህ ይዘንላቸውና አዋፊልን ሐዛ ስለዚህ ስለዋፊል ሲናገሩ እንዳሉ انه واصل እኮ ቀጥ እተዘለنا የኛን መጅሊስ እኮ ረግጦ ወጣ አሉ ይችን ቃል ተናገሩ ሐሰን ወልደሰር ከዛም በኋላ ምን ተብሎ ተጠሩ ሰሱም ሙዕተዚላ አፈንጋጭ እንደሚል ሲያኔ ያሉ ሰብናይ ተፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ